الله تبارك وتعالى في عباده يا الله جل وعلا سنة ببارو التوست يا الله تبارك وتعالى سنة يا الله سنة مالت من مالت نولا مهونو برون سنكفتو بر يتكفت بات قلف قلو من دي شبتو لمالتنو سنة من دي النبي ستيقو سنة الله يزهر سنة نا يعصر سنة سيهون እንደዛውም የረመዳን ሱና ሸዋል ነው እንደዛውም እንግዲህ የዙሁር ሱናና የሰላዋቶች ሱና ታቁታላችሁ የሐጅ ሱና ከዋጅብ በኋላ የሚመጣው ሐጅ ነው የኡምራ ሱና ከኡምራ በኋላ የሚመጣው ነው ስለዚህ ማለት ነው ኦኬ خير ان شاء الله ስለዚህ ሱነት الله ሲባል ደግሞ ያላህ ሱና ምንድነው الله مسراو سنة الله مفردو فرد مالتنا الله بمدر وستهبونا درقو لراسو وستانيونا درقو ياسكمتونا غر مالتنا سلزي إخوة الإسلام والإيمان الله جل جلاله بمدر وست سنة درقو ياسكمتونا غر بنور مالتنا الله تبارك وتعالى بزي سنة مالتنا نعمون الله جل جلاله سياس كمت صوّج اندي كتلو صوّج خيرون اننا بركاون ليتون دياوكو صوّج يا الله جل وعلا فرد اندي كبرونا ايمانات چون اندي مزنو بد يا الله سنة ايبالا بزاون قدي مالتنو سنة بصوّج زوريا بتاي مالتنو ከዚህ በፊት የተደረገው ነገሮችን እንድናየው ከዚህ በፊት የተሰሩ ነገሮችን እንድናሰላስል ያስገድደናል ማለት ነው አላህ ጀለ ወዓላ በቁርአን ሲናገር ወማ አርሰልና ፊ ቀርየቲ ሚን ነብይ ኢላ አኸዝና አህለሃ ቢል ባሳኢ ወድራ ለዓለሁም ይድራኡን አላህ ተባረከ ወተዓላ በሱ ምድር ውስጥ ካስቀመጣቸው ሱና ከናንተ በፊት ከተላኩት ነብያቶች በአንድ መንደር ውስጥም ሆነ ለሀገር የሚላኩት እንግዲህ ነብያቶች ለአላህ ተባረከ ወተዓላ ኢላ አኸዝና አህላሃ ቢል ባሳኢ ወድራ ለነዛ ነብያቶች ምልክትና ተአምር የሚሆን አላህ ተባረከ ወተዓላ ይሄንን እንግዲህ ማለት ነው ኸይርና በረካ እንዲያምኑበት ሰዎችን በቅጣትና በመቀጫ ነገሮች ሳንይዛቸው አልቀረንም ለአላህ ያአላህ መልእክተኛ አላህ ሱብሃነሁ ወተዓላ በላካቸው መሰረት ሰዎች ካልተቀበሉ ለዓለሁም ይደራኡን ወደ አላህ ጀለ ወዓላ እንግዲህ ጎንበስ ብሎ እንዲመለሱና ለጌታቸው እንዲታዘዙ ዘንዳ ዐለይኩም ሰላም ወራህመቱላሂ ወበረካቱ حياتنا كلها لله جل وعلا ولخدمة دينه بندزي اين تزور الله تبارك وتعالى ثم بدلنا مكان السيئة الحسنة حتى عفوا وقالوا قد مس آباءنا الضراء والسراء كنا انتم يالله الله يقوي الله يهدوتم دقمو نبياتي صلى الله عليه وسلم اندالوت أباتنا النات بمموتاتشو حقاتشو اي موتم እነሱ ቢሄዱም ሐቅ አለባችሁ አባት እናቴ ሞቷልና ሐቃቸው ምን አለብኝ ብሎ ሲጠይቁ ግዜ እንዴ ያባት እናቴ ሐቅ እኮ ገና እነሱ ቢሞቱ ማይሞት እኮ ነው አሉ ረሱል ወለይሂ ሰላም እንዴት አረጋለሁ ታዲያ አሁን የሉምና ስል ግዜ ቀብራቸውን ሄደ እንድትዘይር አሰላሙ አለይኩም ወራህመቱላህ እንድትላቸው አላህ ነፍሱን መልሶላቸው ሳይመልሱልህ አይቀሩም ሰላምታ ሁለተኛ በሳቸው ወይም በነሱ በስተቀር የማይቀጠለውን ዘመድ ዝምድና ስጋ እንድትቀጥል አንተን የማይመለከት እንዳይመስል ሶስተኛው አለይኩም ሰላም ወራህመቱላህ ያስሚን እንደዛውም እነሱ በዚህ በፊት ጓደኛ አድርጎ የያዙት በጣም የሚወዱት እንግዲህ ማለት ነው ጓደኞቻቸውን እንደዛውም አንተም ጓደኛ አድርገህ እንድትይዝ በእንደዚህ አይነት ዙሪያ አባት እናቶቻችን ከሄዱ እንኳን የሄዱ እንዳይመስልብን እንዳሉ ነው መቅጠር ያለብንና ንግዳችን በሩ አይዘጋም አላሁ አክበር اخوت الاسلام والايمان الله تبارك وتعالى سلام دينغدي معناتنو امه سياسكمت سلام دينغدي جماعه الله جل وعلا سياسكمت تاريخاتهم معناتنو في قصص الانبياء وفي قصص المرسلين كنيا بفيت كنبروا نبياتوچنا رسولوچ است معناتنو الله تبارك وتعالى اخوت الاسلام والايمان الله جل جلاله انيا عندنا اسربتنا اندزاوم انيا راساچن حقون خيرون انقدي معناتنو اندنكافل نو الله تبارك وتعالى ياسكمتلن ولو ان اهل القرى امنوا واتقوا لفتحنا عليهم بركات من السماء والارض ولكن كذبوا فاخذناهم بما كانوا يكسبون والله انقدي لم يسلسل سو لم يتنطن سو لممارنا لممرامر لمفلق سو بكي نو مالتنا ولو ان اهل القرى انتو لنقروا انتو لامرنا لتيزازوا ولو ان اهل القرى عند من دروج لمن الهنوم امنوا يامنوتنا الله ان يتقبلوا بهنو واتقوا الله جل جلاله دنبرون بتبقونا بفروا لفتحنا عليهم بركات من السماء والارض سول الجزاري متجنكوا يا جماعه الخير ودي وندموتي افقاريوتي هيتوتي سو زاري دنيا ولاي يهوتون كما سوات درجه درس يدرسوا لمندنو رزق لمفلق دفع بين سلطان ماغنيتين ممنيم سوتش قالو سلازي اخوه الاسلام والايمان الله جل وعلا مندنو مياستمرن ازي بوتا لاي انزي مندروچ الله انفرتو الله جل جلاله ايش بلو تقبلوا دنبرون بيطبقونا يا الله جل جلاله حيالنت بتوحيد وبياقولت لفتحنا عليهم بركات من السماء كسماء الله جل وعلا بركاتون انكفتلاچوالن يميزنبلاچو يمنوردلاچو اندزاوم كمدرم اناوطالاچوالن الى الله جن اندزال نبرمنا بوزو بالقران يتنغراچو مندرونا قرياو ماهبرونا جماعو كله من هونو ولكن كذبوا استبابلوتنا يا الله جل وعلا تيزاز اسواشوت دنبرون طاسوت فاخذناهم بما كانوا يكسبون بسروت نو يتمندوت يتزايازوت يتچفچفوت اندزاون باولو نفاس بوها ماطلقلق بتلايايو جبريل چوحت የጨረሳቸው ያ አላህ ጀለ ወዓላ ቁጣ ይወረደባቸው በቁርአን የምንነገራቸው ሁሉ ከዘቡ ስላስተባበሉና ስላስዋሹት ነው فاخذناهم ያዝናቸው እንግዳውስ بما كانوا يكسبون በሰሩትና በእንግዲ አደረጉት ነገር ነው ተያዙት ኢላ አላህ ጀለ ወዓላ ይሄንን አላህ Subhanahu Wa Ta'ala ስነግረንና ሲያስተምረን ያ ጀማዓተ الخير ምንድነው የሚያስተምረን ማለት ነው እናንተም كان دي عينت انجدي سنة بترقو اندزي عينت انجدي مالتنو بدعا بتجمرو شرك بتجمرو ظلمنا چوقنا زمتنا شرقوت اندزا مدرقون قاتلك لك إلى الله جل وعلا اندزا وفاقدناهم نيزا چوالن بما كانوا يكسبون بسروت سرات چو أفأمن أهل القرى أياتيهم باسنا بياتا وهم نائمون ለመሆኑ አሁን ያሉትም ይሆኑ ከዚህ በፊት ያለፉትም ይሆኑ ልብ ብለን እናዳምጥ ያአላህ ሱና በባራዎቹ ውስጥ የሚለው አርስታችን ነው ለመሆኑ ኢላላ አላህ ጀለ ወዓላ አፈአሚና አህሉል ቁራ እነዛ በቴክኖሎጂ درسን የሚሉት በስልጣን ሁሉንም ጨበጥን የሚሉት ለነገሩ በራሳቸው ተማመኑን ልብ በሉት ያአላህ ነገር አጃይብ እኮ ነው ካትሪናን የሚያስታውሰን ቶስናሚ የሚያስታውሰን ጉድና አጃይብ በየቀኑ ያስተራሊያን እኮ ውሃ እንዲያጥለቀለቃት ይሄን አክል ሄክታር እኮ ነው እንግዲህ ዲባቅ ተበታና ይወደመው አሜሪካ እኮ እንደዚህ አይነት አውሎ ንፋስ ደረሰባትና አከባቢውና መንደሩንና ሀገሩን ሁሉ እንዳለ እኮ አመድ በአመድ አደረገው የሚባለው በየቀኑ የሚያሳየን ቲቪና ጉድኛ የምንነገረው ነገር ሁሉ አላህ ጀለ ወዓላ ከ430 አመት በፊት ድባርቆ አስቀምጧል أفأمن أهل القرى عندما أندغرنهم عند مندر أمنوا لما هنوا أن يأتيهم بأسنا بياتا ተኝቶ ባሉበት እንደዛው በእንቅልፋቸው እንዳለ እንድናስቀራቸው ያላህ ቁጣ መጥተው ድባቅ እንደሚመታቸው አመኑና ከዚህ ሁሉ ምንም አይደርስብንም ብሎ ወሰኑን وهم نائمون እነሱ እየተኙ ያለ እንደምንመጣበት አይመጣብንም ምንም ነገር ብለው አመኑና ጋራንቲ ያላቸው ለመሆኑ أوأمن أهل القرى أن يأتيهم بأسنا ضحا وهم يلعبون لما هنو لليت هيدا لمنا كان انجدي معلتناو كلو نقر مسارات جنم تقمتوال كاميراهم باللبت تسقلوال أيهم بكتم على إيان جب بيناونا منم ما يدرسنم بأسنا ينيا كتاتنا قطة يا الله جل وعلا يمتعبنم ضحا بامساتنا راساتك كبابي በስድስተኛ እና በሶስተኛ ከባቢ ምንም ነገር አይደርስብንም وهم يلعبون እነሱ በመናፈሻቸውና በኳስ መጫወቻቸውና በዙሙትና በሐራም በተጨፈጨፈው በተጨማለቀው ሐራምና ሆቴል ውስጥ በተደረሰበት እንግዲህ ማለት ነው الله جل وعلا ድንበር ሲጥሱና بالله جل وعلا ሲከፍሩ ምንም ነገር አይመጣብንም ብለው ጋራንቲ ያዘላቸው አለህን الى الله جل وعلا ويس هي ايدلمنا افامنوا مكر الله يا الله نجر منم نجر مدرسبن بوتا يلم بلو فلا يامنوا مكر الله الا القوم الخاسرون يهي هلو ايدلمنا منم غارانتي يتيازلاچو يلمنا يا الله سبحانه وتعالى مكر يا الله سبحانه وتعالى كنبر يا الله سبحانه وتعالى እንዴት እንደሚይዘው የምታመን አይደለምና አትመኑ እንብካላችሁ የራሳችሁ ጉዳይ ይሄ ያላህ ሱና ነው በመድር ውስጥ እንደዛ ካልሆነማ ያ ጀማዓት الخير الله تبارك وتعالى በቁርአን የነገረን ጉድ እንዴት ይረሳል الله تبارك وتعالى ምንድነው ያለን በቁርአን ውስጥ ألم نهلك الأولين ከዚህ በፊት ያሉት የታሉ አታሰላስሉ ምን እነ ፈርዖን እነ ቃሩን እነ ሃማን እነ አቡ ጀሃል እነ ኡበይ ኢብኑ ኸለፍ የተደረሱ ታሪኩ ምን እየተናገረ ነው ዓለም ነው ልክ الاولي ثم نتبعهم الاخرين የሚከተሉትንም እኮ እንደዛ አከታተልንላቸው እኮ እነ ሻራ አው ያለፉት ሁሉ እሱን የሚመስሉ ሁሉ ዙልማቸው ጉድና ብርቅ ድንቅ የተባለ ሁሉ እንደዚህ አይነት ነገር ይከሰታል ብሎ የተባለው ሁሉ የት እንደደረሱ አላወቃችሁም كذلك نفعل بالمجرمين ዛሬ ያላችሁትምና በሱሪያ ለምሳሌ ሙስሊሞችን በየቀኑ ኢሳት የምታዘንቡበት እንደዚሁ እንግዲህ ማለት ነው ስልጣናችሁን ለመጠበቅ ሁሉ ነገር ምንም የሚነካን የለም የምትሉ ሁሉ الله የነሱ መንገድና ፈለክ ነው የምትከተሉት በኢሳት የተቃጠሉትም በውሃ የተዋጡትም በአውሎ ንፋስ የተወሰዱም እናንተም የምትጠብቀው ይሄ ነውና وكذلك نفعل بالمجرمين በሙጅሪሞችም የምንሰራው እንደዛ አይነት ጉድ ነው ኢላ الله تبارك وتعالى ስለዚህ سنه الله تبارك وتعالى في عباده بالله جل وعلا ባራዎች ውስጥ እንዲህ አይነት ሱናዎች አሉ ለምንድን ነው ይሄ ሁሉ ቢባል اخوات الاسلام والايمان لعلهم يرجعون الى الله لعلهم يتوبون الى الله الله تبارك وتعالى ينوع لهم اسباب الهدايه بقراننا بحديث ብቻ ሳይሆን ሰው ልጅ ወደ አላህ መመለስ የሚችለው ቁርአንና ሐዲስ የማይጠቅመው ሰው በተግባር እጅ ከፍንጅ ካልተያዘ እጅ ከፍንጅ ከተያዙ ሰዎች ካልተማረ ወደ አላህ አይመለስም አዎ ስለዚህ الله تبارك وتعالى يبتليهم الله جل وعلا الله جل وعلا يفتتناچو على سو لجوچن بالسراء والضراء عند خير كفتلاچو اي با الله يكفروا اهو با الله يكفروا يافنغطو انغدي اشافرني يالو الله ولا نغرين بيجاچو ستاو اها كوچ بلو يا يا انت كوچ بلا تياله لمندنو بيبان الله جل وعلا يبتليهم يفتتناچو نو لعلهم يلجؤون الى الله ويتركون معصيه الله ينلو يسطن جهتا الله جل جلاله يقطعترنال ይተሳሰብናል ብለው የሚመለሰውንም ከዚህ ውስጥ ማግኘት ይፈልጋለሁ። በዚህ ያልተማረውንም ደግሞ ድባቅ መጥቼ ለሌላ ምሳሌ አረጋዋለሁ በማለት አላህ ተባረከ ወተዓላ ያስቀመጠው ليبتليهم بالسراء بخير ነገር ሲሰጣቸው ፍትና ነው لعلهم يشكرون እንደሚያመሰግኑ ለማያት فإذا كان العباد لا خير فيهم ምንም ነገር ምሳሌ ማይወስዱት ምንም ነገር ትምርትና ማሰላሰያ የማያደርጉት ከሆነ ደግሞ ابتلاهم بالضراء በፈተናና በስቃይና በጭንቀት በተለያዩ የሱ ቅጣት وما يعلم جنود ربك الا هو يا الله سبحانه وتعالى عذابنا قطا بمن يتوقع يسو قال يسو انغدي معناته طور هيلوج يتنا يتنو مننا مننو تبلو يدرسبتا يلم تنني انغدي معناته طور ادركو يلاكبت غزي تستاوسالاچو الله جل وعلا تنني سبال يمچرشا يمتناقو اقمبي سيونهچ فطرتات ادلهچمن تنني تنني اكل كونو متلو አንዳንድ ነገሮችን ምሳሌ ስትወስደው በጣም ትንሽ ትንኝ የምታክል እኮ ነው። አዎ ከትንኝ የበታች አለ እንዴ? አ ማ ባዑደተን ፈማ ፈውቀሃ አላህ በቁርአን ተናገረው። አ ምሳሌ እንግዲህ ማለት ነው ተቀመጠው። አላህ ጀለ ወዐላ ነብዩላህ ኢብራሂምን አዛ ያደረገው በወቅቱ ፍርዓውን ወቅቱ የተባለው በወቅቱ ፍርዓውን የነበረው ይሄ ሰውዬው አላህ በምን እንደጨረሰው ንምሩድ የሚባለው እኔም ጌታ ነኝ እኮ ኢብራሂም ምንድነው የምታወራው ስለው ግዜ አንተ ጌታ ነህ አው ጌታዬ እኮ ይገላል ያነሳል እንዴ እኔ አልገለው ማላነሳም እንዴ ሁለት ሰው ጠራና አንተ ሂድ ኑር አንተ ደሞ ትሞታለህ ብሎ አረደው ኦ እንደዛ ማድረግ ነው እንዴ ማንሳትና ማኖርና መፍጠር አው እንደዛ ነው አለ ኢዘን ፈኢነላህ ያቲ ቢሽምስ ሚን አልመሽሪቅ فاتي بها من المغرب او እንደዛ ከሆነ እንግዲህ ጎበዝ ነህ አንተማ ጌታዬ አላህ جل وعلا እንግዲህ ፀሐይን የሚያመጣው በእንደዚህ እንግዲህ ማለት ነው من المشرق ነው አሁን ከምትወጣበት ነው የሚያወጣው ጌታዬ አንተ ደግሞ የሱ ተቃራኒ ከመግቢያው መውጫ አድርገው አሁን فبهت الذي كفر يكفروا كهدي ባዶጁን ቀረ አፉን ከፍቶ ቀረ ተዋረደ الى الله جل وعلا ስለዚህ በእንዲህ አይነት ፈተና አላህ ጦሩን ላከበትና በትንኝ ብቻ ነው አላህ የገደለው ይሄን የመሰለ አሻፈረኝ ያለው ሰው ስለዚህ ምንድነው ይሄን የሚያሳየን وما يعلم جنود ربك الا هو يا الله جل وعلا طور حيلو ይሄን ተብሎ ቁጥር ስፍር ያለው አይደለም ተጠንቀቅ አንድ ያውሎ ንፋስ ነው አንድ የምታቀው ውሃ ነው የማያውቅህ አንድ እንግዲህ ማለት ነው በለመድከው እንግዲህ አየር ነው ድባቅ የሚያረግ አንዴ ደሞ በመኪና አክሲደንት ነው አንዴ ደሞ ፈፈለከው አላህ ጀለ ወዐላ የሚያደርገው ይሄንንም የምትጠብቁት ወይስ ወደ አላህ ተመለሳላችሁ ስለዚህ አላህ ተባረከ ወተዓላ ወበለውናሁም ቢልሐሰናት ወሰይአት ለአለሁም ይርጂዑን ሰው ልጆችን እኮ የፈታተን ነው ነብዩ መሐመድ ሆይ ለነብዩ እኮ ነው ቅሳ እንሰጠው ወማ ዩነቢኡከ ሚስሉ ኸቢር እንዳላህ ምስጥርን ፍትፍት አድርጎ ምናገራለ ለመሆኑ የለም ስለዚህ አዳምጣ ወበለውናሁም ፈታተናቸው ቢልሐሰናት ስልጣን ሰጠናቸው ሁሉ ነገር አመቻችተንላቸው ሰማይ ምድርና እንትን በረው እረ ጥፍር መንኮራኩርት ይዘው እረ ጨረቃ ላይ ማረፍን ብለው ሁሉ ነገር አደረግንላቸውና ፈታተነን አየናቸው ይሄን ሁሉ ስልጣን የሰጠን ይሄን ሁሉ ጭንቅላት የሰጠን አንድ አምላክ አለ ብሎ እንደሚመለሱና ያለኛ ማን አለ የሚሉት ለመሆኑ እናየዋለን قالوا من اشد منا قوه እንደዛ አይደለም አሉት ማን ነው ከኛ በላይ የበለጠ ኃይለኛ ማን ነው ዓለምን እንግዲህ ማለት ነው وما ينبئك مثل خبير ነው እንደዚህ ብሎ ሲናገሩ ማለት ነው الله جل وعلا እንደዚህ ስለው ጊዜ الله ملسون ستاچونا اولم يروا ان الله الذي خلقهم هو اشد منهم قوه اها من اشد منا قوه سلو غزي تنش اندو ما افرو من او تنانت يوردا يمسلم والله وندموچي قران تنانت سلنزي ايلت انغدي سلنزي جماعه سلنزي ايلت بحري مننا يباچو سوتش زاري يالنيا ما نال ዓለምንም ይቆጣጣር በታሪክ ያልተመዘገበውን እኮ ነው ምንሰራው ዛሬ ስለው ግዜ አሃ ያለኛ ማን አለ አላህ ጀለ ወአላ አለ እናንተ ነው የፈጠረ አንድ እንግዲህ ማለት ነው ፍጡር ጉድና ድንቅ ቢያመጣ ፈጣሪው ደግሞ ምን ይባል والله ጭንቅላት ላለው ሰው ይሄ ነው ማለት አንድ መኪና በጣም አጃይብ የሆነች መኪና ጉድኛ የሆነች መኪና አንድ ካምፓኒ ቢያወጣው መኪናው ነው ምን ይገረመው ወይስ ካምፓኒው ነው መገረም ያለበት ምን አይነት ጉድኛ ሰውየው ነው ምን አይነት አደገኛ ሰውየው ነው አሁን ኮምፒውተር ከፊት ለፊታችን ነው ያለው የእጅ ምልክት አለው ክሊክ ታረጋለህ ምኑን ያመጣል ክሊክ ታረጋለህ ላይ ስታወጣ ታች ስታወጣ እንደዚህ ታረጋለህ ህንዲያ ተቀምጠው ኒው ደልሂ ተቀምጠው ቻይና ጃፓን ተቀምጠው አንተ ፊት ለፊት ያለውን ስክሪን ተቆጣጥረው ችግር ያለብህን ነገር ይከፍትልሃል ዛሬ ኮምፒውተር ችግር አለው የኔ ፕሪንት እምቢ አለኝ ምን ይሻለኛል ብለ ካምፓኒውን ስጠይቀው ከኒው ደልሂ ከህንድ ማለት ነው ማይኩን ልቀቅ ማይኩን አትያዘው ልቀቅልኝ ማይኩን ይላል ማውሱን ልቀቅልኝ ይላል ማውሱን ለቀንለት ወላሂ አልኩ ፕሪንትም ቢያለበት ቦታ ሄደ ሁሉ ከፍቶ ምን አድርገው ፕሪንቱ ጥር አርጎ ወረቀት ያወጣ አዎ በቃ አሁን ልቀቅልበት ይላል ማውሱን ልቀቅልኝ ከየት የትኩ ቁጭ ብለ ህንድ ነው ያለው አዎ ምን ትላለህ ታዲያ ይሄ ደግሞ ሙዕጂዛ ነው ልትል ነው يا حبيبي ابو حذيفه حبيبي جزاك الله خير يلا تامر معناته تفضل ان شاء الله قرب بر ابو حذيفه يا جزاك الله خير يا الله جل وعلا سلطان يا الله تبارك وتعالى حيالنت بتتوق نورو معناته لذا نو نبي محمد صلى الله عليه وسلم سلا الله جل وعلا حيالنت قيامه كان يمسراچو عجائبنا غود كله سناغر غزي ايهوداويانوچم بيسلو غزي አይቆት ሰዎች ፍለፍት ይሄንም ያደርገው አላህ ነው ይሄንም የሚያደርገው አላህ ነው እንግዲህ ማለት ነው ሰማይ በአንድ ጥፍር ላይ ተቀመጣለች እንደዛውም እንግዲህ ምድር በአንድ ጣቱ ላይ ተቀመጣለች እንደዛውም እንግዲህ ውሃዎችና ባህሩ ሁሉ በአንድ ጣት ላይ ይቀመጣል እንጨቶችና ምኖቹ ተራራ ሁሉ ሌላ የቀረችው ጣት ላይ አምስቱ ጣቱ ላይ ሁሉ ነገርን ሰብስበው لمن الملك اليوم ዛሬ ስልጣኑ ለማን ነው የተዋጩት ለማን ነው ስልጣኑ ለማን ነው ብለው አላህ ስለጊዜ لله الواحد القهار አላህ ቂያማቀን እንዲህ ይላል ብለው አይሁዳውያኖቹ ለነብዩ ሲናገሩ ጊዜ ታዲያ ለዚህ ለመሰለው ጌታ ነው ማተምኑት ለሱ እጀት ሰጡትም وما قدر الله حق قدره والارض جميعا قبضته يوم القيامه والسماوات مطويات بيمينه سبحانه وتعالى عما يشركون دبال يا قرآن ايهن اللو ينقروا يا محمد ايهن اللو صلى الله عليه وسلم بتوراتنا بإنجيل يقروا يا اللو النامن مالوكو سلزي من دنو مقباتشو وما قدر الله حق قدره والله لا الله يمقباون حقون السطوط لا الله يمقباون سلطانون አልሰጡትም አሜን ብለው አልተቀበሉትም አላህ ጀለ ወአላ እንደነሱ እንዳንሆን ዘንዳ እኛ ምን ተባል በየቀኑ 17 ጊዜ غير المغضوب عليهم يا رب ይሄን ሁሉ ተአምር ያዩ ማመን እንቢ ያሉ ቀልባቸው የደረቀው በእስልምና ላይ ያፈረቀቁ ሸሪዓተ الاسلامን ያፈረገጡ ከአላህ ጀለ ወአላ የወጡት ህግና ድንበር የጣሱትንም እንደነሱ አትቆጣብን ከተዋረዱትና ከተረገሙ ሰዎች አታደርገን በሉትና ፋቲያ ውስጥ ተዝግቦላቸው የተባልነበት ምክንያት ለዚህ ነው ማለት ነው ስለዚህ ወበለውናሁም ቢልሐሰናቲ ይሄ ብዙ ጊዜ እንዳይበግረን ዛሬ እኮ ቴክኖሎጂ እንደዛ ደረሰው ነጮች እኮ እንደዛ ደረሰው አሜሪካኖች እንደዛ ደረሰው ፈረንጆች አውሮፓኖች እኮ እንደዛ ሆኑ አትበግር ግደለህ ለምን ግትል ይሄ አያት ነው መልሱ ወበለውናሁም ወደናቸውና አፍቅ ለምን እንደው ቢባልስ ወበለውናሁም እኮ ያለ ለመፈታተኛ ነው ቼክ ማድረጊያ ነው ከዚህ ውስጥ ወደ አላህ የሚመለስና አላህን ሱብሃነሁ ወተዓላ የሚክድ ለመለየት ነው ወሰይአቲ ሸርና ፍትናም የመጣባቸው ለዛ ምክንያት ነው ለአለሁም ይርጂኡን ምስጥሩ ይሄ ነው በቃ እንደው ይመለሱ ይሁን እንደውም ጌታቸውን ያምኑ ይሁን ብለው አለይኩም ሰላም ወራህመቱላሂ ወበረካቱ ይሄ ሁሉ እንግዲህ የኮተል እስላም ወሊማ ፈላህ ጀለ ወአላ ይበድሉ احوال الناس الله جل وعلا የስንት ሰዎችን احوال ይቀያይራል من الشده والبؤس الى الرخاء والنعمه والغالب على الناس انهم لا يعتبرون ولا يتعظون ይሄ ነው እንግዲህ ማለት ነው አላህ ጀለ ወአላ ይሄን ሁሉ የሚያመጣው ለማስተዋሻ ነው ለማማሪያ ነው ለማሰላሰልያ ነው ይሄንን ሁሉ አላህ የሚያመጣው ግን አብዛኛው ሰዎች በምንም አይነት አልተመለሱ እህት ባራ ላደረጉ እንግዲህ ማሰላሰያ ላደረጉ وقالوا قد مس اباءنا الضراء والسراء አባታችንም እኮ በእንደዚህ ነው ሄዱት አባታችን እናታችን እንደዚህ እኮ ነው ከዚህ በፊት የነበሩ ሰዎች እኮ ይሄ ነው የገጠማቸው ይሄ እኮ እንዳለ ነው ይሄ እኮ በቃ የታወቀ አየር እኮ ነው እንደዛም ይሆነው አየሩ እንደዛ ሲሆን እንደዚህ ይሆናል አውሎ ንፋስም ሲመጣ እንደዚህ ነው የሚሆነው ባህሩም እንግዲህ ማለት ነው እንደዛ ሲሆነ የእሳተ ጎመራ ከባህር ስር ሲነሳ ጊዜ በቃ ባህሩም እንግዲህ ትንሽ ወደ ላይ ይገነፍላል ለዛ ነው እንጂ እኮ ሌላ ነገር አይደለም አረ ተአምር አይደለም ያላህ ቁጣ አይደለም ለአላህም ይርጁን አይደለም ለአላህም ይዘከሩን አይደለም ለአላህም ይተቁን አይደለም ለአላህም ያቅሉን አይደለም ዝም ብሎ እንግዲህ ተፈጥሮ ነው አዎ ተፈጥሮ ነው ተፈጥሮ ከሆነ እንግዲህ فأخذناهم بالبأساء والضراء እንግዲህ በቁጣና በውርደት ለይሳት የሚያበቃቸው ደርሳ እና ደርሳቸው አለ ነብይ አላህ جل وعلا ومن سنن الله جل وعلا في عباده ود وندموچ الله يعذبهم حتى يقيم عليهم الحجه እቺ የታወቀች ጉዳይ ነች ይወቀው ግደለም አሁን ደርስ እየተማርን ያለን ነው ጥሩምባ እየከፈተ ውሻ በእንትን ላይ እንትን ያደረገ ኮምፒውተሩን ይረብሻል አይደለም አዎ አንተም የምትመስለው ይሄ ነውና ይሄንን ስራ ሌላው ለቅሰው እንባውን አፈሰው አላህን የሚፈራውና የሚለምነው ስራውን ነው ይሄን ይመስለዋል በስጁድ ላይ እንግዲህ ማለት ነው መነሳት የማይችለው ይሄ ስለሚመስለው ነው አንተ ሰዎች እየተማሩ ስለ አላህ ጀለ ወዓላ ያስተውሱ ግማሹ አጥያቱን አስተውሰው ግማሹ ያላህን ኒዓማ አስተውሰው ግማሹ የተቆጣበት የተቀጣበትና የተያዘበት አስተውሰው ወደ አላህ ጀለ ወዓላ ሲመለስ አንተ ደግሞ ሌላ ገበያ ውስጥ ነው ያለኸው አዎ አንተም ከዚያ አታልፍም አቅምህ ነው ዋጋህ እቺ ስለሆነች ነው ትሰራበታለህ ትኖርበታለህ ትሞትበታለህ ትመነዳበታለህ ስለዚህ አላህ ጀለ ጀላሉሁ خير ለፈለጉ ሰዎችም خير ከፈለጋችሁ ነው በሩ ይሄው ነው ይላል ለዛ ነው ቀድሜናል ነው ወለው ان اهل القرى والله عند من در بهونو نورو امنوا بالله يامنوت واتقوا الله ليفرط لفتحنا عليهم بركات من السماء አው بس بمنته كونو ይሄ በዙልም አይደለም ደምን በማፋሰስ አይደለም አጋሪን የምትይዘው ዓለምን የምትመራው አይደለም لفتحنا عليهم بركات من السماء ከሰማይ ከምድር ሁሉ አፈሰስንልህና ስልጣንን ሰጠን Windex multi-surface lets you keep up with messes right when they happen. So you can put the Windex shine on just about it. ولا يجعل الله للكافرين ريموت انجدي كفاروچ يمنيتمك لمندنا وين ودا الله بنملسنا ودا الله بنملس نورا get Windex multi-surface and keep up ولا بد فئه كثيره باذن الله والله مع الصابرين አዎ ትንሽ ስለሆነ እኮ ነው አይደለም والله الله መልሰጣ كم من فئه قليله الله جل وعلا مشرا سبح اهل بدر تستوزو ويندكس مونتي ولقد نصركم الله ببدر وانتم اذله واتقوا الله يهونين كنكونو አንተ ስልፊ ምንኛ ካፍሮቹ እኮ ዛሬ ስራ አላችኋለን ሲባል ጊዜ ተረሳችሁ እናንተ ሰዎች አ በብዛት ነው ለካ በቁጥር ነው ለካ እናንተ ጠላቶችን የምታሸንፉ በዚህ ነው የምታምኑት አላህ ጀለ ወአላ አ መንገድ ስታችሁታል ወለቀد نصركم الله ببدر وانتم اذله بدر ቀን ለምን ረሳችሁ ለመሆኑ ሌላ ነገር እንኳን ቢቀር እናንተ ተዋርዳችሁ በጣም ጥቂቶች ናችሁ ምንም ነገር የላችሁ ለውጊያ ማልወጣችሁ ከዛ ሁሉ አላህ ጀለ ጀላሉሁ የበላይነት ድልን ያጎናጸፈላችሁ ጌታ ተረሳና ዛሬ 10 ሺህ ነን እኮ ምን ሰራላችሁ አለን ከዚህ በፊት ሲሰራ የነበረ ጌታ ለምን ተረሳ እንደዛ ነው ደርስ የሚሰጠን አላህ ጀለ ጀላሉሁ ወንድሞቼ ስለዚህ የበላይነት ቢፈልግ ወደ ዲን እንመለስ ሀያልነት ቢፈልግ ወደ ዲን እንመለስ እንደዛውም በረካና ረህመትንና ሰፋ ያለ ርዝቅና ጤና ብንፈልግ እንመለስ ወደ አላህ جل وعلا ስለዚህ አላህ تبارك وتعالى وما كنا مؤذبين حتى نبعث رسولا ማንኛውም መንደር والله يقطعناው የለም ነብያቶችን ልከን ሁጃ ቆመንላቸው ሁሉም ማስተዋሻና ማሰላሰያ ምልክቶችን አስቀምጠንላቸው ነው ከዛ በኋላ ያያዝናቸው ወኢምን উመቲን ኢላ ቆላ فيها ነዚር ለምን እንደው ቢባል ሁጃ ይቆምባቸዋል ምንም አላየንም ይላሉ ምንም ስላልሰማን ነው ቆሮ ይሄን ሁሉ የሰራ ነው እንዳይሉ ረሱላን مبشرين ومنذرين لئلا يكون للناس على الله حجه او حجه በአላህ جل وعلا ላይ ምንም ነገር መልስ እንዳይኖራቸው ምንም ተጨባጭ ነገር እንዳይኖራቸው ረሱላን مبشرين ومنذرين ላክነላቸው በጀነት የሚያበስሩ خير ለሰራ በጎ ለታዘዘው በእሳት እንዲያስፈራሩ ነፍስያና ሸይጣንን ለተከተለው ለምን ይሁሉ ለአላ ይኩነ ለናስ ያላላህ ሁጃ አውቆ በዱንያ ላይ እኮ አንድ ነገር ብትልክልን ምልክት ነገር ብታደርግልን ስላንተ እንግዲህ ብትነግረን አንድ ነገሮች ህግጋቶች ብታሳውቀን እኛ እኮ እንደዚህ አንሆንም ነበር እንዳይሉ አላህ Subhanahu Wa Ta'ala ይሄን ሁሉ አወጣላቸው ማለት ነው አወረደላቸው ማለት ነው ምንም ነገር ሁጃ የለላቸውም ቂያማ ቀን ስለዚህ ምን ትጠይቃቸዋለች ቂያማ ቀን እሳቱ መላእክቶቹ ተከዱ ተመየዙ من الغيظ እነዚህ አይነት እንግዲህ አፈንጋጮች ላይ እሳት ስትቆጣና በቁጣ ስትዋጥ ንገራቸው كلما القي فيها فوج سالهم خزنتها جمعوች ተሳስረው እርስ በራሳቸው ተቆላልፈው በእሳት ውስጥ ድርገም ምስሉ ጊዜ خزنتها የእሳት ቀዳሚዎችና አገልጋዮች ይጠይቃሉ ተገርመው الم ياتكم نذير دي منم ነገር አልተነገራችሁ منም ስለላወቃችሁ ተዘለማችሁ ተጮቀናችሁ ነው የመጣችሁት ኖ ይላሉ قالوا بلا قد جاءنا نذير فكذبنا وقلنا ما نزل الله من شيء واغاችን እየቀመስነ ነው እንጂ منም ነገር የመጣ ነገር የለም ብለን ካድ ነው እንጂ ሐቅ የመጣ ያለ بلا قد جاءنا نذير ሚያስተነቅቀን ሚያስፈራራን መጥቶልን فكذبنا استبابلنا وقلنا ما نزل الله من شيء ምንድነው ደሞ አንተ የምታወራው ዳዕዋ ትናንት ቁርአን ይወረደ ይመስል ተገምፍሎ ስናገር ተቆጥቶ ዲኑ የራሱ ብቻ ይመስል ስናገር አታዩትም ስንል ነበር በዲኑ ስናሾፍ ነበር እናንተም ኢላ في ضلال كبير እንደውም እናንተ ወሃቢዮች ናችሁ መንገድ የሰጣችሁት ናችሁ ያባታችሁን እንደ ታሪክ የራሳችሁት እናንተ አገርን የምትረብሹት አገሩ ለምን ተቃጥላለ ሲባል በቀደም አልቃይዳ እንዳይገባበታል ላ ሐውለ ወላ ቁወተ ኢላ ቢላ ያገሩን እንግዲህ ማለት ነው ምርት ተቃጥለ ጨረስከው እኮ ሲባል አልቃይዳ እንዳይገባበት ነው እና ለላሂ ወኢና ኢለይሂ ራጂዑን ሱብሃንአላህ ፈላሁ ጀለ ወአላ ቀጠዐ ሁጀተል ሙአዘቢ ምጠጡ ሰዎችን ሁጃቸውን አላህ ጨረሰው በርሳለ ረሱል ምንም ነገር መልስ የላቸው አለይኩም ሰላም ወራህመቱላሂ ወበረካቱ ከዛ فلا يعذب احدا في الدنيا والاخره الا بعد ارسال الرسل ሁጃ ሳይቆምላቸው አላህ جل وعلا ምንም የቀጣቸው ሰዎች የለም ذلك لم يكن ربك مهلك القرى بظلم واهلها غافلون الله اكبر ጌታ እኮ ስለማይቀጣ ነው ማንንም ስለማይጮክን እኮ ነው በዙልም ማንንም ስለማይ እንትን ስለማይጎዳው እኮ ነው አ واهلها غافلوا بيتسبو ምንም ነገር ሳይደርሳቸው መንደሩ ምንም ነገር ሳይውቁ በጨለማ መጥቶ አላህ ይዛቸዋል እንዴ አይነት ክደት እኮ አላህ አቀው سبحانه وتعالى አ ስለዚህ አላህ جل وعلا ሁሉ ነገርን መልስ እየሰጠ እንድነቁ እንድነሱ እየከነከናቸው እየቆሰቆሳቸው እየቆረቆራቸው ከጠየቀውና መልስ ካጣ በኋላ ነው እንደዛው ከሆነ ምድረልና ለመነጀስ አይገባምና እንደሱናዬ እንደተለመደው እንደታወቀው ሁሉ ምድረን እኔ አስተካክላታለሁ እጠብቃታለሁ ስንቱን ጠርጊያን ስቸዋለሁ ስንቱን ቆሻሻ ጠርጊያለሁና እንደነዛ አይነት ሁሉ ማለት ነው እናንተም ጠርጋቸዋለሁ ብለው ቃል ገብቶ አስቀምጠው አለም ኑህሊኪል አወሊን መስረጃ ጭምር እኮ ነው ከእናንተ በፊት በታሪኩ የተናገረው በቀደም እንግዲህ በጣም የሚገርማቸው አጃይብ በቀደም አጃይብ የሆነ የሚገርማቸው ማለት ነው ሁላችሁም አላችሁ ይመስለኛል ዌብሳይቱ ላይ ፍራውናን በዌብሳይት ላይ ያስቀምጦ ሰዎች እየተላላቁ አንድ ጊዜ ተልኮልኝ ነበር ዌብሳይቱ ተሰረቀብኝ እንጂ እንትኑ በኢሜል ላይ ማለት ነው በአይነ ስጋዬ በይሆቴ አንዴና ለመጀመሪያ ጊዜ ፍራውናን በላው ላይ ቆሜ ያየሁ ማለት ነው ሱብሃንአላህ በቀደም $75 ከፈልኩና እሱ የሚተኛበት ቦታ ገብቼ ማለት ነው በጣም የሚገርማችሁ አንድ እዛ የተናገረኝ ታቁታላችሁ እና ለላህ ወይና ኢላሂ ራጂዑን በጣም የሚገርም አጃይብ የሆነ የሰማሁት እዛ ውስጥ ምንድነው ብትሉኝ ሶማሌዎቹ የፍራውናን ሬሳ ተከራይተው አሜሪካ ወሰዱ ሱብሃነከ ያ ረባና አላህ ጀለ ወአላ በቁርአን ምንድነው ያለው በጣም አጃይብ የሚሆነው ወላሂ ዲኑን ብናውቅ ማለት ነው ወላሂ በየቀኑ ተአምር ሙዕጂዛ አድካሚ የሆነ የአላህ አጃይብ እንግዲህ ማለት ነው እየታየ ነው ማለት ምንድነው ያለ አላህ በቁርአን ያ ጀማዓ ስለ ፍራውና فاليوم ننجيك ببدنك لتكون لمن خلفك آية الله أكبر لتكون لمن خلفك آية والله زاري عند تواتكو أتكرم بوها عند توسركو عند تقلقو أتكرم إنا وتهلن عليكم السلام ورحمة الله وبركاته إنا وتهلن يا فرعون كان تهو على تاريخون بقرآن سلم من نقراتشو كان أكاله ከነ ቆሻሻ ሰውነት ከነ ውርደት ሰው ልጆች እንዲያዩ እናረጋለን ታዳ የአፍሪካ ሰዎች እንኳን አይተዋሉ የአሜሪካ ሰዎች አላዩም እንዴት ይሻላል ሶማሌዎቹ ተከራይተው ወሰዱዋ በ150 ሺህ ወሰዱ ተከራይተው 50 አው ለወላ ቦታ ይላል ምን አጃይብ ነው የሚሰራው አላህ በፈለገው ታሪክ አ የአሜሪካ ሰዎችም ሚሊዮን ዶላር አወጡበትና አዩት ፍራውና አው ገንዘብ ያለው ሰው በቱሪስት መጥቶ ያያል ለላው ተራ ህዝብ እንዴት ያያው ታዳ ተከራይቶ ወሰዱላቸው ሰዎች እና ለላህ ወይና ኢላሂ ራጂኡን ተፋሉ ማተሻኡ ቢቁድራቲክ የፈለከው ነው የምትሰራው እኮ በስልጣኔ በሃያልነት በበላይነት በጥበብ አጃይብ እኮ ነው አላህ ጀለ ወዓላ فاليوم ننجيك ببدنك لتكون لمن خلفك ايه لتكون للناس ايه አይደለም لتكون لمن خلفك ايه من الناس يعني اه والله الله جل وعلا በእንደዚህ አይነት እስከ ቂያማ ቀን ድረስ ማለት ነው فاليوم ننجيك ببدنك لتكون لمن خلفك ايه አዎ እንደዚህ አላህ ጀለ ወዓላ ይሄን ሲያደርገው ጊዜ ማለት ነው አላህ ተባረከ ወተዓላ ውድ ወንድሞቼ ማሰላሰያ መማሪያ እንዲሆንልን ነው እንደነዛ አይነት ሁሉ ከዚህ በፊት ጨርሷቸው ማለት ነው وما كان ربك ليهلك القرى بظلم واهلها مصلحون አላህ ጀለ ወዓላ አንድም ጊዜ ከተውም አድርጎ አያቀም አንድ መንደር አላህን እየተገዙ አላሁ ጀለ ወዓላ ማለት ነው አው አላህ ተባረከ ወተዓላ ናም ወላሂ ሸክ ሰይዲ አላህ ጀለ ወዓላ በእንደዚህ አይነት እንግዲህ ዙልም ሰርቶ አያቀም አላህ ተባረከ ወተዓላ خير እየሰሩ ዳዕዋ እያደረጉ ወሲያ እየተደራረጉ ነሲሃ እየተስተላለፉ አላህ ጀለ ወዓላ ጨርሷቸው አያቀም አላህ ተባረከ ወተዓላ ማለት ነው የተለያዩ ፈተና የሚያወርደው እኽወተ እስላም ወሊማን ሰዎች ወደ አላህ እንዲመለሱ ነው የተለያዩ በረካና ኸይርም የሚያወርደው አላህ ጀለ ወዓላ እንዲያስታውሱና ለየዚደ ሽክሩ ለሻክሪና በረካታ السماء والارض የሰማይና የምድርን በረካ ለሽክሩኞችና ለአመስጋኞች አላህ እንዲጨምርላቸው ለሌሎች ደግሞ ቅጣትና ውርደት እንዲሆንባቸው መጨረሻቸው እየጠፋና ለእሳት ማገዶ ያደረጋቸው ስለ ፍራውን አላህ ጀለ ወዓላ ሲናገር ጊዜ ምን አለው ወለቀد اخذنا آل فرعون بالسنين ونقص من الثمرات لعلهم يذكرون እንደዛ ነው ያደረገው ከስልጣናቸው በኋላ ከሁሉ ነገሩ በኋላ ያዝናቸው እኮ آل فرعونን ያዝናቸው بالسنين በቀحتና በጀድ በእንግዲህ ማለት ነው በረሃብ ነው ያዝናቸው እህላቸው ንግዳቸው ወነቅስ ምን ተመራት ሁሉ ነገር እየጎደለ እየጎደለ ለምንድን ነው ላለሁም የዘከሩን አላህ ጀለ ወዓላ እንዲያስታውሱና ወደሱ እንዲመለሱ እኮ ነው እንብ ሲሉ ጊዜ ጨመርነባቸው فأرسلنا عليهم الطوفان والجراد والقمل والضفادع والدم آيات مفصلات يهنوا اللوسين ستاتشو من هنا فاستكبروا وكانوا قوما مجرمين الله سبحانه وتعالى أجعلنا فأرسلنا عليهم الطوفان انكدي مالتنا بحرنا تلكن لاتشونا والجراد والقمل الله جل وعلا انبتاونا ورد باتشو والقمل እንግዲህ ቅማ ቅማላትን ሁሉ ሰውነታቸው ውስጥ እንደዝናብ አወዝነባቸው والدفادع والدم آيات የሚጠጡት ውሃ ሁሉ እንዳለ ደም ሆነባቸው آيات المفصلات የተለያዩ ተአምር ሁሉ እኮ አወረድነባቸው ምንም አልቀረብንም እኮ ይላል الله ከዚህ ሁሉ ምን ተጨመረባቸው فاستكبروا ተኮራሩ ተንቦጣረሩ وكانوا قوما مجرمين የዘላለም እንግዲህ ሙጅሪሞችና ፍትና እንግዲህ እንጂ ኸይርን የማያውቁ ማስተዋወስን የማይፈልጉ ለይሳትቷ ማገዶነት የተዘጋጁ ሲሆኑ ነው በቃ እኛ ምን አደረግነው ይላል አላህ ጀለ ወዓላ ፈለማ አተው አማኑሁ አንሁ ቁልና ለሁም ኩኑ ቂራደተን ኻሲኢን አላሁ አክበር ከቢራ ይሄን እንዳይገጥምን ነው ይሄ ሁሉ እንዳይመጣብን ነው ፈለማ አተው ድንበር ሲጥሱና ያለኛ ማን አለ ስሉ ጊዜ እንቢ ብሎ ሲጨፈግሩ ጊዜ አማኑሁ አንሁ ከተከለከሉ ተንከለከልም ስሉ ጊዜ ቁልና ለሁም ኩኑ ቂራደተን ኻሲኢን አው ከርከሮና አሳማ ሆኑ እንግዲህ ተዋረዱ ወራዳ ሆናችሁ ኑሩ ብለናቸው ከዛ በኋላ ለሌሎች ምሳሌ ያደረግናቸው ኢላ አላህ ጀለ ወዓላ ከዛ በኋላ እናንተ ሰዎች ሆይ كيف تكونون في معصيه الله اذا كثرت في الارض بمدر እንግዲህ አጥያት ባጥያት ከሆነች የፊልም አይነትና የመጠጥ አይነት ከተከፈተ የዝሙት በር እና لله ወይና ኢለህ ራጂው ባለፈ ጊዜ ያ جماعه الخير والله ሰውነቴ ሁሉ ተንገሸገሸ ጀርመን ከተማ ውስጥ እየሄድኩ ያለ ከተማ ወርደን አንድ ነገር ገዝተን እንምጣስሉ ወጣው ከነሱ ጋር በመከን መኪና መንገድ ላይ የሄድኩት የምን ሱቅ ይላል والله والله ለነግራችሁ አልችልም ባፍ ሱቅ እኮ ነው ሱቅ ተከፍቶ የልብስ ሱቅ አለ አይደል አዎ የልብስ ሱቅ የጂንስ ሱቅ አ እንዲህ አይነት ሾፕ እንዲህ አይነት ሾፕ ይያለ አይደል የዝሙት ሾፕ ብሎ በር ላይ ጽፈው ያለው አጃይብ በበር ላይ በበር ላይ ቆሻሻው ባይታይም ማለት ነው ከነሱ ተጽፎ ቁጭ ብሏል በመብራት ያብለቀለቁ ማለት ነው ያ ረቢ አልኩ በቃ እኔ እዛን ግዴ ልቤ እንደምትሰነጠቅ መሰለኝ ያ ረቢ ሁሉ አለ አንተ ይሄ ሁሉ ይያለ ሰብራ በረከው አንተ እና ለላህ ወእና ኢለይሂ ራጂኡ ፈለማ ተወመኑሁ አንሁ ቁልና ለሁም ኩኑ ቂራደተን ኻሲኢን ፈጃልናሃ ነካላን አላሁ አክበር ምሳሌ ማድረጊያ ትምርት መውሰጃ ማሰላሰያ አደረግነ ኮላ ሌሎች ይላል አላህ ጀለ ወዓላ እናንተ ሙእሚኖች ግን ይላል አላህ ተባረከ ወተዓላ ወተቁ ፍትነተን ላ ቱሲበን الذين ظلموا منكم خاصة لا اله الا الله محمد رسول الله ودي ወንድሞችና አህባቦች ይሄን ለመነጋገር እንደ አይነት ወሰያ ለማስተላለፍ ያበቃን አላህ ምስጋና ይገባው እናንተ ሙእሚኖች ሆይ ኸይርን ከኸይርነቱ በኸይርነቱ ሸርን በሸርነቱ ማታስተውሱ ከሆነ እርስ በራሳችሁ እጅ ማትያያዙ ከሆነ ነሲሐ ማትደረረጉ ከሆነ ማትመካከሩ ከሆነ ወደ አላህ ማትጣሩ ከሆነ በጉርብትና በዝምድና በመተዋወቅ ማትያያዙ ከሆነ ወተቁ ተጠንቀቁት ፍትነተን ላ ቱሲበን አለዚነ ዘለሙ ሚንኩም ኻሳ እነዛ ዝሙት የሚሰሩት እነዛ ሽርከኞች እነዛ ሌቦችና ሽርከኞች እነዛ ሙጅሪሞችን ብቻ አላህ ያጠፋል ብለ ተጠብቃለህ አንተ ከናንተ ጭምር አላህ ሊይዛችሁ ይችላል ወተቁ ፍትነተን ላ ቱሲበን አለዚነ ዘለሙ ሚንኩም ኻሳ ከእናንተ በላይ ሰሩትና ፍትና የቀሰቀሱ ብቻ አይደለም የአጥያት ባለቤት የሆኑ ሰዎች ብቻ አይደለም የምትመታው እናንተም ትጭምር ትመታቸዋለች ተጠንቀቁ وفي حديث زينب بنت جحش رضي الله عنها وارضاها قال النبي صلى الله عليه وسلم لا اله الا الله عندي كان انصلاچون دفو ارغوتنا بتكشاچو لا ياسقمطوتنا ود مسجد روچا يازو النبي صلى الله عليه وسلم لا اله الا الله يالو النبي محمد صلى الله عليه وسلم ويل للعرب من شر قد اقترب فتح اليوم من ردم ياجوج وماجوج مثل هذه وحلق بأصبعيه الإبهام والتي تليها قالت يا له يا رسول الله أنهلك أنهلك وفينا الصالحون قال نعم إذا كثر الخبث إيه آياتنا عند الزوم قدي إيه حديث بنا سلاس لوس بنا يعي زوس الله أكبر لا اله الا الله بحق بيزوت اني املكوت جيتا يهونبني انده معناته لا اله الا الله بحق بيزوت اني املكوت يمفراو الله بتشنيا يهوني بالات بابو حيالنت يازو ويلن والله جهنم قربتش للعربي زاري لالو مسلموتش قربتش مكناتو مسلموت الناس عربوتش ناتشونا من شر قد ترب قربو يهون دزي እንደዚህ ጣትና እንደ አውራጣት የተቀራረበ ፍትና ፎቲህ ለየውም ምረድም ያጁጅ ወማጁጅ ያጁጅና ማጁጅ እንዲወጡ ተፈቅዶላቸው እጪ ብቻ ነው የቀረችው ከተዘጋላቸው በር በሱረት አልካፍ እንደተነገረው وحلق باصبعه الابهام والتي تليها ጣታቸው የሸሃዳ ጣታቸውና አውራጣታቸው አንድ ላይ እንደዚህ ያዙትና ነብዩ እንደ ቀለበት አድርገው والله እጪ ብቻ ነው የቀረችው ለያጁጅና ማጁጅ ለመውጣት አለ لا حول ولا قوه الا بالله يقيامه افاف لا ينوم من قومه مالك يقول ايه متي نو كشي 430 عمت بفيت اننا انت يتنو من نغنيو زاري يغدغدو افاف لا تنداينا دبن يا رب استرنا بسترك الجل يا رب استرنا بسترك العالي يا الله الله جل جلاله ارى يا الله ملكتنيا هو يالچو ለነፍሷ የምታስበው ለኡማው የምትጨነቀው እርሶን የመሰለ ሰው በእኛ ውስጥ ያለ ልንቀጣና ልንዋረድ ነው በዱንያ ላይ قال النبي صلى الله عليه وسلم نعم አሁን ማይቀር ነው ይሄ ለምን واتقوا فتنة لا تصيبن الذين ظلموا منكم خاصة ما تكلكلوا كهونه ማቲዙ ከሆነ ማት መክሩት ከሆነ ትያዛላችሁ እናንተም አላህ ጀለ ጀላሉሁ اذا كثر الخبز ቆሻሻ ከበዛ ምንም እናንተንም የሚያስቀራበት ምክንያት የለም ከተከላከልነውስ ዳዋ ካደረግነውስ እርያ ረብ ብለን ዑዛችን ካቀረብነውስ ለዲን አልኢስላም መርጥን ብለን ወገባችን አስረን ተምረን ተምራምረን አስተምረን አስጠንቅቀን كقرب نوز يا رب انديت نو وانجينا الذين ينهون عن السوء واخذنا الذين ظلموا بعذاب بئيس بما كانوا يفسقون እንደዛማ ከሆነ እንደተነገረው ቅድም እኔ ሰላማዊ የሆነች መንደር እንደም ከመንደሩ ሰላማዊ የሆኑ ሙእሚኖችና በኸይር የሚያዙ ከሸር የሚከላከሉ ሰዎችማ እኔ ሰላም እንደሚያወጣቸው ቃል ከብቼላቸዋለሁ واخذنا الذين ظلموا እንግዲህ ዛሊሞችን ብቻ ጭምቅ አርገን ጭፍቅ አርገን እንደምንይዛቸው ይወቁት ሰላማዊ ሰዎችና ዱዓቶችንና ለኸይር የወጡ ሰዎች በእጅኑ ሰላም የሚያወጣቸው ኢላ አላህ Subhanahu Wa Ta'ala ከዛ በኋላ የተያዙ ሰዎችስ فما كان دعواهم اذ جاءهم باسنا الله اكبر كبيرا لا حول ولا قوه الا بالله ቅጣቱ ሲመጣ በርበራፋቸው ደጃፋቸው ላይ ሲያርፍ ጊዜ فما كان دعواهم اذ جاءهم باسنا الا ان قالوا اننا كنا ظالمين اهون غنا هذا سنه فرعون يا اخي هي هي فرعون سنه كونه الله جل وعلا سيزونا منقرطون يزو شنقلاتون عند ببحر طلقت استسغبته سملسهو ጊዜ لا إله إلا الذي آمنت به بنو إسرائيل وأنا من المسلمين. كيف مت يا فرعون؟ الآن وقد عصيت قبل وكنت من المفسدين. نزل معي تبالو. ولذلك يقول النبي صلى الله عليه وسلم لا توبة توبة تقبينة اللوم غرغرة واستكال سكرات المستكى قبادرس توبة تمنيو استغفر الله استغفر الله من نتسرى استغفر الله استغفر الله لزانو آتيات لا يعله سو حرام لا يعله شو إهيت انقدي مطفو لا يعله وندم تولو نفسي اندرس سكرات الموت اندات تبك لا توبة يلم غرغرة وست الله جل وعلا يقبلو بالزنجزي كفرعونام توحيد التقبل بزا ساعة الله جل وعلا سلزي حتى إذا أدركه الغرق سكزانا متبكو غرق سكم مدمت أدرس سكرات الموت سكم متبك درس. قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين. كيف متو أنا وقد عصيت قبل وكنت من المفسدين. سنت زمن مديرنا بلاشتي سنت سوا سكايتي دمنا فاسي يا الله عند البرتسة وتصفر إلى اللون اللوك وشاشة سبسبة آهون قناة الجن تتعطف بالجبك عيقرين تتعطف الجنة متقبة والله يهونم سلزي إخوة الإسلام والإيمان يا الله سنة سبحانه وتعالى بزه مدرست عندون بيكالة عندون أبارو عندون إزو عندون تفرو ليلاون متكاتنا ليلاون تكاتنا من إلال إن يشاء يذهبكم ويستخلف من بعدكم ما يشاء كما أنشأكم من ذرية قوم آخرين. الله نزلهم يا رب. وإن تتولوا يستبدل قوما غيركم ثم لا يكونوا أمثالكم. وكم قصمنا من قرية كانت ظالمة وأنشأنا بعدها قوما آخرين. يا الله سنان دزار والله أنت من النقر ما تملس ما تمكر كهونك إرى تملس إرى الله فرا من لك قلبه فهدا ما يمتاك هون دبب دك نارقنا أمر نارقنا كقوشا شوقات أرقننا نسهلنا مالتنا ليلة سوتشين النامة تعلم يستبدل قوما غيركم كنا أنت ليلة قوم جمع النامة أنا ثم لا يكون أمثالكم والله إن أنت مديرين عاقو الشوت من على الله تملكت الله سفكر وجز والله إن ذاكونا سلزي تلون الملس سلزي لله الجنست ودي وندي موتشي إني من أكباني أني بل الجني يا ياس إن ذاك قال هنا الله جل وعلا عبرون كنا زي سوتشي كنت بلني يا ينو زموت سسرى يا ينو رباس بلا يا ينو حرام انجدي مالتنو سسرى يا ينو دم سفاسسي يا ينو كنياتا نستونو متو هاقرون اللو دباك عدرقو سنتم مسجد من عراس عبرو سنتم بلا وردو يمتونونا سراجين النياز يا جماعة الخير النمار النمار عمر عند النهون النوادد النفاكر لدين الإسلام وقباتشين أسرين نزاقاتشنا من قد النقبع الله جل وعلا سمتو سر على يمي أول الله هدرقل توفيقون الله جل وعلا يجمر الله الله سبحانه وتعالى يتناقروت مسكر كم يهون إباتشو ألفو الله سبحانه وتعالى في اللفت مسكر يهون اللم يتناقرنو بقالات الله جل جلاله بقدرة ودك أكبارات يمن ترقم الله هدرقل وجزاكم الله كل خير والسلام عليكم ورحمة الله وبركاته.